ما استفهامية لما تأيك أمال الله لمثال ما اسمك نلالن ما اسمك ما اسمك إيه لما تأيك أمن التقام باتنو ما اسمك سنهمانو هلتنيا ما نافيا يمي بالالا ما نافيا ما نافيا ما نافيا ይቺ ደሞ አፍራሽ የሆነች ማነች ማናፊያ ለምሳሌ ማ አከልቱ አልበላሁ ማ ሰሚዕቱ አልጠጣሁ ሶስተኛ ማኖ ማ ሰሚዕቱ አልሰማሁ ማ አከልቱ አልበላሁ ሶስተኛ ማ ማ መውሱላ ማ መውሱላ እንዳሁኑ ይሄ ማለት ነው ይሄ ደግሞ ምንድነው ሪሌቲቭ ፕሮናውን የሚሉት በእንግሊዘኛ ማ መውሱላ ለምሳሌ ሀል ሰሚዕተ ማ ቃል ያለውን ነገር ማለት ነው በማና ነገር ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ በሰማይ በምድር ያለው ነገር ማለት ነው ሌላኛው ማ ማ ሸርጥያ ማ ሸርጥያ እንደ ጣን በኤክስ እናርገውና እንደ ቆቤ ማ ሸርጥያ የሚባላል ደግሞ ማ ሸርጥያ ይሄ ደግሞ በማዕና ኢን ማለት ነው ለምሳሌ ማ ነንሰኽ ሚን አየቲን አው ኑንሲሃ ናቲ ቢኸይር ሚንሃ አው ሚስሊሃ በማዕና ኢን ነንሰኽ ማለት ነው ወይንም ወማ ተፍዓሉ ሚን ኸይርን ፈኢና አላህ ቢሂ ዓሊም ወኢን ተፍዓሉ ማለት ነው ይሄን ነገር ብታደርጉ ማለት ነው ይሄ ما شرطية إبالا ما شرطية إبالا ليلانيو ما كافة يمي إبالا كافة كافة بالت كإنغا يمت متع لمسالي إنما المؤمنون لا يالتشو ما ምን ትባላለች ማ ካፋ ትባላለች ማ ካፋ ስለዚህ አሁን ትንታኔውን እንተውና እዚ ላይ ያለችው ማ ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ ላይ ያለችው ማ ምን ትባላለች እስኪ ሎቢው ላይ ጻፉና አሳዩኝ ሎቢው ላይ ጻፉና አሳዩኝ ساجين سبح لله ما في السماوات وما في الارض اكي ما من دنج اي عجبا ماي ديستيني ما موصوله ما شاء الله سو اي كان انديرستاند ذات يو انديرستاند نحو ايزلي ان شاء الله خير ماي ديستيني شكرا እሺ እንቀጥል ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ በሰማያትና በምድር ያለው ነገር ሁሉ አላህን አወደሰ ወሁወ እሱ አላህ አልዓዚዙ አሸናፊውና አልሐኪሙ ጥበበኛው ነው ይላል ከዚህ ቀጥሎ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ لما تقولون ما لا تفعلون لما تقولون ما لا تفعلون ايشي ايشي ما لما لاي ياللچو لما لاي ياللچو يهولت قال كومبينيشن نچو لي بلاس لي بلاس ما نبره لي بلاس ما نبره اصلو لي بلاس ما لي بلاس ما نبره اهونم نحو لنناغر نو لي ما نبره جن لي يمتلوا لي يمتلوا preposition نتش preposition وينم مستوادت قتلو اتشي ما استفهاميه نتش ما استفهاميه نتش ماوا استفهاميه مالت لطياقي مننتقمات نتش ለጥያቄ የምንጠቀመው ማ ፕሪፖዚሽን ሲገባው አሊፉን ይጥላል ከመን ሊማ አንልም እሺ ሊማ ነው ምንለው ፕሪፖዚሽን ሲገባበት ማ ኢስቲፋሚያ ወይንም መጠየቂያዋ ማ አሊፋን ትጥላለች ኢብኑ ማሊክ ምን ይላሉ ኢብኑ ማሊክ ማለት የአልፊያ ባለቤት ናቸው በነሁ ኦልሞስት ትልቁ ደረጃ ማለት ነው ኪታብ እዛ ላይ ኢብኑ ማሊክ ምን ይላሉ وما في الاستفهام ان جرت حذف الفها واولها الحاء ان تقف وما في الاستفهام ما استفهاميه لي ما لطياقمك ان جرت حرف جر وين بريبوزيشن سيغبا حذف يقرال الفها الفها يودقال واولها الحاء ان تقف متقوم كونه دمو ها تمربت لما بل معناتنو لما ሊማ ለምን ማለት ነው ሊማ ለምን ይባላል ሀ ጨምር ስትቆም ታላ ያ رجል ሊማ ይባላል ለምን ለማለት ምን ቀጥል ከሆነ ግን አሊፋ ተወድቃለች ሊማ ለምን ማለት ነው خيرን አሁን ነሁን እንተውና ወደ አያቱ ያ አይሁ الذين امنوا እናንተ ያመናችሁ ሰዎች ሆይ ሊማ تقولون ለምን ትላላችሁ ለምን ትናገራላችሁ ማላ ተፍዓሉን እማትሰሩትን ነገር እማትሰሩትን ነገር ለምን ትናገራላችሁ በማዕና ስገድ ብሎ አንድ ሰው ካልሰገደ አላህን ፍራ ብሎ ካልፈራ ጾሙ ብሎ ካልጾመ ዕውቀትን ፈልግ ብሎ ካልፈለገሱ እንመካከር ብሎ ካልተመካከረ ሰብር እናድርግ ብሎ ሰብር ካላደረገ ዋጋ የለውም ማለት ነው ስለዚህ ይሄ ከንቱ ይሆናል እስኬለተኑ ብቻ ነው የሚቀረው ማለት ነው እና ሊማ ተቁሉና ለምን ትላላችሁ ማላ ተፍዓሉን እማ ተገብሩትን ነገር ለብትናገራላችሁ ከቡራ መቅተን መቅተን ከጥላቻ በኩል ከቡራ ተለቀ كبر مقتا كطلاچا بكل تلقى عند الله الله زند ان تقولوا ما لا تعجوا ولا تفعلوا ما تسروتن ود تكبر ما تلوطوتن نجر مناغراچو الله زند كبر كطلاچا بكل تلقى يلال كبر مقتا عند الله ان تقولوا ما لا تفعلون عفوا اند مينيت السلام عليكم ورحمه الله وبركاته السلام عليكم ابشر استاذ نطبق هذا ابشر ان شاء الله يا جماعه بدايه النازق بدايه التدرج مرحبا كبر مقتا عند الله ان تقولوا ما لا تفعلون كبر مقتا عند الله مقتا يميلو تمييز يبالال تمييز ማለት በዚህ በኩል በዚህ በኩል ለማለትና ለማወዳደር ምንጠቀምበት ቃል ተምይዝ ይባላል ለምሳሌ ሁዋ አክሰሩና አውላደን በልጆች በኩል እሱ በላጫችን ነው ሁዋ አክበሩና ዒልመን በእውቀት በኩል በላጫችን ነው ይባላልና ይሄ ማወዳደሪያው ምን ይባላል ተምይዝ ይባላል مرحبا كبر مقتا عند الله الله زند كطلاچا بكل يغزف هنا ان تقولوا ما لا تفعلون ان تقولوا ما لا تعجوا ما لا تفعلون ما سروت النجر ان الله يحب الذين يقاتلون في سبيله صفا كانهم بنيان مرصوص ان الله انه الله يحب الذين انيان يودال يقاتلون في سبيله بمنجدو لاي يمتاغلو يميموتو سوچين قاتل مالت تغادل قاتل تاغلو مالنو يقاتلون في سبيله بالله መንገድ በሱ መንገድ የሚታገሉ የሚጋደሉ ሰዎችን አላህ ይወዳል ሶፈን በሰልፍ ማለት ነው ሳይነጣጥሉ ተያይዘው በወንድማማችነት ከአንነሁም ልክ እነሱ ቡንያኑን ግንብ እንደሆኑ ነገር መርሱሱን መርሱስ ማለት የተናሰ ማለት ነው ልክ እንደተናሰ ወይንም በደንብ ተስተካክሎ እንደተገነባ እንደተለሰነ መናስ እና እንደዛ ሆነው ከፊላቸው ወደፊት ከፊላቸው ወደኋላ ሳይሆን ከፊላቸው ልቅደም ከፊላቸው ልሽሽ ሳይሉ በአንድ ዓላማ የሚጋደሉ የሚታገሉ ሰዎችን ይወዳል ይላል አላህ وإذ قال موسى موسى بالغزي استاوس بالقران است اذ يميلون نجر سنسما استاوس واذكر اذ بلن بواو النا باذ محكل انقدرالن واذكر اذ قال موسى موسى بالغزي استاوس لقومه لهزبوچو بالغزي يا قومي حزبوچي هوي ሊመቱ ኡዙነኒ ለምን ታስቸግሩኛላችሁ ለምን ታስቀዩኛላችሁ ወቀድ ተዓለሙን ወቀድ ተዓለሙን ዳልናታ ዳል ታውስት ገባለች ኢድጋም ባሪብ ይባላል ይሄ እዚህ ላይ አንድ ኒክኔም ሰምቼ ነበር ማን ነው ቀድም የገባን ሰው ነበር خير anyways መስጂድ ሸሆጀሌ ይገባ ነበር የጧቱ ፕሮግራም እናልባት እንግዲህ አልተመቸውም ይሆናል ያሰማ ነበር ቁርአን አላ ኩል ሐልን ኢድጋም ሙተቃሪብ ባላ ዳ ታ ዳ ታ ስንል ዳና ታ ተቀራራቢ ናቸውና ዳልታ ውስጥ ገባለች ወቀድ ተዕለሙና በርግጥ የምታውቁ ስትሆኑ አንኒ ረሱሉላሂ ኢለይኩም እኔ ወደናንተ የተላኩ ያአላህ መልእክተኛ መሆኔን በርግጥ የምታውቁ ስትሆኑ ለምን ታስቸግሩኛላችሁ አሉ። በኑ እስራኤል ሙሳን አለይሂ ሰላም እጅግ አደርገው አስቸግረዋል። በጣም አስቸግረዋቸዋል። ሰሚዕና ወአሰይና ሰማን እንብያልን አንታዘዝም ምን ታመጣለህ ይሏቸዋል። ተውራት ወርዶ አንተ ገብርም ባሉ ጊዜ ነው አላህ ሱብሃነሁ ወተዓላ የሲናን ተራራ በጅብሪል አማካኝነት አንስቶ አናታቸው ላይ ጣደው ከዛ በኋላ ኹዙ ማአተይናኩም ቢቁዋ የሰጠናችሁን ነገር በሚገባ ያዙት ተግብሩት ብሎ አላህ ሱብሃነሁ ወተዓላ ማስጠንቀቂያ ሰጣቸው በጎን ግንባራቸው ሱጁድ ያደረጉ ተቀበልን ብለዋል ላለመጨፍለቅ ማለት ነው እና ገና ከቀይ ባህር እንደወጡ ገና ከቀይ ባህር እንደወጡ እግራቸውን ከውሃው ሳይደርቅ ነው ጣዖታትን በሚያመልኩ ሰዎች አጠገብ አለፉና ከዛ በኋላ ሙሳ ሆይ ይጅአልና ኢላሃን ከማለሁም አሊሃ እነሱ አማልክት እንዳላቸው ሁሉ ለኛም አምላክ አድርግልን አሉ። አሁን አላህ ነጃውጥቷቸው እነማ ዓይ ረቢ ሰይህዲን ሲሉ እነሱ ምን ነበር ብለው ያሉት እና ለሙድረኩን ተደረሰብንኮ አለቀልንኮ ብለው ሲሉ ከላ አይደለም እንደምትሉት አይሆንም እነማ ዓይ ረቢ ከኔጋ ጌታዬ ከኔጋ ነው ሰይህዲን ጌታዬ ምን ማድረግ እንዳለበት ያሳውቀኛል ይነግረኛል አሉ ሙሳ አለይሂ ሰላም ከዛን አላህ ሱብሃነሁ ወተዓላ ፈድሪብ ቢዓሳከል ባህረ በዚህ ተአምረኛ በትርህ ባህሩን ምታው አላቸው ፈንፈለቀ ያ ባህር ተከፋፈለ በረዶ ሆኖ ቀጥ ብሎ ቆመ ፈካነ ኩሉ ፍርቅን ከጦውድ አልዓዚም እያንዳንዱ ክፍል ፋይ እንደ ትልቅ ጎራ ተራራ ሆነ ኢላ አላህ ከዛን በዛ መሃል አለፉ ያንን ያየ ሰው እስኪ ሌላ አምላክ ጣዖት አርግልን ይላል አስቸገሯቸው አላህ ምን አለ فلما زاغوا الناس መንገድ በሳቱ በጠመሙ ጊዜ አዛغ الله قلوبهم الله ልቦቻቸውን አጠመመው ይላል አዛغ الله قلوبهم الله ልቦቻቸውን አጠመመው ምን ማለት ነው ይሄ ሙቃቢለን ሊማ ፈዓሉ ላደረጉት ነገር ማለት ነው። ቅን ቢሆኑ አላህ ቅናቻን ይጨምርላቸዋል። للذين احسنوا الحسنى وزياده الحسنى جزاء لما احسنوا ثلاث امروا ቆንጆ ሆነች ሀገር ይሰጣቸዋል ይላል አላህ። مرحبا والله لا يهدي القوم الفاسقين والله انه الله لا يهدي اي مرام هذا يهدي القوم الفاسقين افنغاچ يهونو كمسمر وچ يهونو دم نفساچون يميكتلو ትዕዛዝን የማይቀበሉ ትዕዛዝን የሚቃረኑ ነብያትን የማይታዘዙ ሰዎችን አፈንጋጮችን አላህ ቀጥተኛ መንገድን አይመራቸውም ይላል። واذ قال عيسى ابن مريم واذ قال واذكر اذ واذ قال عيسى ابن مريم عيسام يسوس يا مريم لج بالغزي استاوس يا بني اسرائيل ان انت يا اسرائيل لجوچ هوي اني رسول الله اليكم اني ودن انت يتلاكو يا الله ملكتني اني مصدقا لما بين يدي من التوراه مصدقا حال بالاله حال بالال the condition something is done አንደገር የተሰራበትን ሁኔታ የሚያሳይ ነገር በእንግሊዘኛ adverb የሚሉት በአረብኛ حال ይባላል። በምን ሁኔታ ነው የተላከው ዒሳ ኢብኑ መርየም? ሙሰድቀን ሊማ በይነ የደያ ሙሰድቀን አረጋጋጭ ሲሆን ሊማ በይነ የደያ ከኔ በፍተው ነገር ምን ተውራ ከተውራት ከኔ በፊት ያለው ነገር ሳረጋግጥ ማንንም ነብይ አላህ Subhanahu Wa Ta'ala ሲልክ ከሱ በፊት ያሉ ነብያትን የሚያረጋግጥ አላህ ወደነሱ ያወረደውን መለኮታዊ መልእክትም የሚያረጋግጥ የሚያጸድቅ ሆኖ ከሱ በኋላ ደግሞ ነብይ የሚላክ ከሆነ ያንን ነብይ የሚያበስር አድርጎ ነው አላህ የሚልከውና ሙሰድቀን ሊማ በይነ የደየ ሚነ ተውራ ከኔ በፊት ከተውራት ያለው ነገር ማረጋግጥ ሙሰድቀን ማረጋግጥ ሲሆን ومبشرا بشرا ابصر يبشر يبصرال تبشيرا مبصرا ومبشرا ابصاري مهني برسول ملكتنيا ابصاري هني ياتي من بعدي كني بهالا يمي متانم نبي ما بصر سهون يتلاكوت اسمه سمو احمد احمد ميبال سهون ازي بتورات بانجيل النبي صلى الله عليه وسلم اسم احمد نو لذي احمد محمد احمد احمد مالت اجيغا مسغاي مالتنو محمد هكذا تمسغاني يالو مسغونو تمسغانيو امسغانيو هكذا النبي صلى الله عليه وسلم اسمنو احمد في التوراة والانجيل هكذا ياتي من بعد اسمه احمد فلما جاءهم جن بنو اسرائيل بمطاعچو غزي ما ايه يتلاكو نبي بالبينات يتبررو يهونو يا الله سبحانه وتعالى نغغروچ يزو سيمطا قالوا بلوا قالوا هذا يه سحر مبين سحر مبين قلص يهونا دغمت نو قلص يهونا دغمت نو بلوا قالوا دغمت ميلوت يا نبي صلى الله عليه وسلم قال كالله سبحانه وتعالى تقبلوا يمياستلالفوتن وحي ملكوتاوي ملكت قرانون نو ايهما سحر مبين قالوا انجي كالله زند يتوردا علالو لمن حسد من عند انفسهم الى الله በሱረቱ አልበቀራ ሐሰደ ምን እንዲ አንፉሲህም ከነፍሶቻቸው ምቀኝነት እስቲ ሪቫይዝ ላድርገውና ወይዝ ቃለ ዒሳ ብኑ መርየማ መርየም ልጅም ባለ ጊዜ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላሂ ኢለይኩም እኔ ወደ እናንተ የተላኩ የአላህ መልእክተኛ ነኝ ሙሰድቀን ሊማ በይነ የደየ ከኔ በፊት ያለውን ነገር ሚነተውራ ከተውራት አረጋጋጭ ሲሆን ወሙበሽረን ቢረሱሊን ያቲ ሚን ባዕዲ እስሙሁ አሕመድ ከኔ በኋላ የሚመጣ ስሙ አሕመድ የተባለን መልእክተኛ ረሱልንም አብሳሪ ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ ፈለማ ጃአሁም ቢልበይናት ይህ የተባለውና የተበሰረው ነብይ በተብራሩ የቁርአን አንቀጾች በመጣቸው ጊዜ ቃሉ ሙቢን ይህ ግልጽ የሆነ ድግምት ነው ብለው አሉ ይላል ሱብሃንአላህ ለዚህ ከአላህ ሱብሃነሁ ወተዓላ የመጣውን የተብራራውን መልእክት መካድ ዙልም ነው ዙልም በደል ማለት هو وضع شيء في غير محله بالا ظلم ترجمه مندنو وضع شيء عند النجر ماسكمتنو في غير محله على بوطاو لمثال زكاه امسطاو لا دها سيهون لدها كلكلو لهابتام مسطت ظلم يبالا املكوت ميجباو لله سبحانه وتعالى بتشا هونو ساله አምልኮትን ከአላህ ወስዶ ለሌሎች መስጠት ዙልም ነው በደል ይባላል ከአላህ ሱብሃነሁ ወተዓላ ዘንድ መልእክትን ይዞ የመጣን ነብይ ማረጋገጥ እና መቀበል ሲገባ ያንን መካድ ዙልም ነው ወመን አዝለሙ ማን ከዚህ በላይ በዳይ አለ ሚመን ኢፍተራ አለላሂ ልከዚበ በአላህ ላይ ውሸትን ኢፍተራ ከቀጣጠፈ ወይንም ከፈበረከ ሰው ባሻገር ወሁወ ዩድዓ ኢለልእስላም ደግሞ ወሁወ ዩድዓ እሱ እየተጠራ ሳለ ኢለልእስላም ወደ እስላም እየተጋበዘ እየተጠራ ሳለ በአላህ ላይ ውሸትን ከሚፈበርክ ሰው በላይ ማን በዳይ አለ ይላል አላህ ወላሁ ላ የህዲ ልቀውመ ዛሊሚን አላህ በዳይ የሆኑ ህዝቦችን አይመራም ቀጥተኛ መንገድን ይላል እነኚህ ሰዎች የእስላም ጠላቶች ስፔሻሊ ዘ ጂው ነብዩ ሰለላሁ ዐለይሂ ወሰለም ያስተባበሉ የሆኑ ሰዎች ናቸው ዋይ ለምን ካዱ የእስላምን ብርሃን ለማዳፈን የነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነት ሰለላሁ ዐለይሂ ወሰለም የሳቸው መልእክተኝነት ለመካድ ሲሉ ያላህን ብርሃን ለማዳፈን ሲሉ ነው ዩሪዱነ ይፈልጋሉ ሊዩጥፊኡ አጥፋ ማለት አጠፋ ማለት ነው ሊዩጥፊኡ ኑራላህ ያላህን ብርሃን ሊያጠፉ ሊያዳፍኑ ይፈልጋሉ ቢአፍዋሂሂም በአፎቻቸው ይላል አፍዋህ ጀሙ ፋሂን ቢአፍዋሂሂም በአፎቻቸው በንግግራቸው ያአላህን ብርሃን ሊያዳፍኑ ይፈልጋሉ ግን ወላሁ ሙቲም ኑሪሂ አላህ ብርሃኑን ሞይ ነው ይሞላል ወለው ከሪሃል ካፊሩን ከሃዲዎች ከሪሃ ቢጠሉም ይላል አላህ هو الذي اسنا الله ارسل رسوله ملكتኛውን የላከ ቢልሁዳ በቅናቻ የላከ ነው ودين الحق በእውነተኛው እምነት የላከ ነው ሁዳና ዲኑል ሐቅ ምንድነው ልዩነቱ ሲባል ሁዳ ወህዩ ነው ይባላል ወህዩ የመጣው ተእዛዝ ወህዩ ሁዳ ይባላል አማ ዲኑል ሐቅ هو العمل الصالح ዲኑል ሐቅ ማለት ደግሞ العمل الصالح ያንን ተእዛዝ ተከትሎ ሰዎች የሚሰሯቸው መልካም ነገር ሰዎች የሚተገብሯቸው code of life ያ ምን ይባላል ዲኑል ሐቅ ይባላል ወዲኒል ሐቅ አለ ቢልሁዳ ወዲኒል ሐቅ በቀናቻና በትክክለኛ ዲን አለ ዲን ማለት ምንድነው ኮድ ኦፍ ላይፍ የህይወት መርህ ማለት ነው በትክክለኛው የህይወት መርህ ለሰው ልጆች ፍቱን መድኃኒት የሆነው في الدنيا والآخرة دستان بمياس جن اللاتشو نجر الله ملك تنيا ونلقال ليظهره إلال أظهر مالت أظهر يبلاي أدرج قلت أدرج مالتنا عند النجر كهون النجر بلاي سيهونه لمسالة إسكربيتو بورصة هونه أظهره أيبان كبورصة هونه مالتنا كبورصة هونه كب ግልጽ አይሆንም ከቦርሳው ውስጥ ወጥቶ ከቦርሳው ጀርባ ቢሆንም ከቦርሳው ውጪ ነው ግን አሁንም ግልጽ አይሆንም ለተወሰኑ ሰዎች ከቦርሳው በላይ ሲሆን ግን ያኔ ግልጽ ይሆናል ስለዚህ አዝሃረሁ በቋንቋ ደረጃ ግልጽ አደረገው ሲደመር የበላይ አደረገው ይሆናል ማለት ነው ሊዩዝሂረሁ አላህ የበላይ ሊያደርገው እስላምን አለ ዲኒ ኩሊሂ على الدين كله بأمنتوش لاي هلو مالنا بأمنتوش لاي هلو الله يبلاي ليادرقو نبي صلى الله عليه وسلم نبي صلى الله عليه وسلم ملك تنيا أدرقو لاكاتشو ليظهره على الدين كله توكرها بيتألو انقوى الكافرون كهديوش بيتألو انقوى الان اهنم كرهات الله مالتنا جن كره الكافرون تكتلوا يبتاو فاعل بلورال سلوهنا بيتألو انقوان نلالن مالتنو بيتألو انقوى ولو كره الكافرون مرحبا ولو كره الكافرون هو الذي عفوا يريدون ليطفئوا نور الله بأفواههم يا الله ان برهان بافوچاچو لياطفو يفلغالو والله متم نوره الله برهانون موينو ولو كره الكافرون كهاديوچ بيطلو انكو علنا هو الذي ارسل رسوله سنو الله مالت ارسل رسوله بالهدى ملكتنياون بقناچا بهدى بالهدى ودين الحق اندزيون باونتنياو دين code of life ማለት ነው የህይወት መርህ የላከ ነው ليظهره على الدين كله ከሃይማኖት ሁሉ የበላይ ሊያደርገው ولو كره المشركون አጋሪዎች የአምልኮት ስልጣንን ለሌላ አካል የሰጡ አጋሪዎች ቢጠሉም እንኳ انديه يادرغوال الله الى الله سبحانه وتعالى مرحبا اخوتي واخواتي احبتي الكرام كاسرا عندنياو اياس كمجرشا يالون ك عند ك ان شاء الله 5 6 دقيقه بريك بهالا ان يالن اسكزا درس معناتنو استايت سطو سلام تبابالو مسج مريم مسلتين يمجمرا السلام عليكم باي مريم دمسش غوردن بلوال الله ترو دمسي كيرلش لذي ترو دمس ان اسنس يور اوريجينال ساوند يور اوريجينال فويس ما شاء الله مريم اني انترفيس است نو ما دامتشنا جزاك الله حفظك الله حفظك الله اختي الكريمه حفظك الله اختي الكريمه جزاك الله دس ميل استهيت نو يسمعوت الله يطبقش اور براذر ماي ديستيني ماي ديستيني ما شاء الله يو ار بروفايدينج اس كريتيكال انفورميشنز ريلي كريتيكال انفورميشنز انفورميشن جزاك الله جزاك الله اخي ماي ديستيني وندمي سيف جزاك الله يا سيف طياقي حقيقه يتربيه طياقي نو ماي ديستيني ان شاء الله انتن لالو ليلام نجر چمرالو اي هاف سمثينج تو اد بي ينبره اسكي انتن لادرك مالت اند طياقيو مالن نو يا ماي ديستيني لاسقدمنا يا وندمي يا سيف طياقي يمابراريا طياقي نو كاياو غا سلمياز ود اياو سنملس انتنلالو ان شاء الله عند لاي معناتنو باذن الله اني اهون والله طياقيو كغبان معناتنو من يبالال من يبالال ان حسن السؤال نصف او ان حسن السؤال نصف الجواب يبالال ጥሩ አርጎ መጠየቅ የመልሱ ግማሽ ነው ይባላል خيرን ምን ይባላል አንዳንድ ጊዜ ይባላል اخي سيف جزاك الله خير ايش ወደ ماي ديستيني ልምጣና አህመድያ የሚባል እንትን አለ ለምሳሌ ኢስማ ኢስላም አህመድያ አህመድያ ብላችሁ ያው ሰርች ኢንጂኑ ስትገቡ ታገኙታላችሁ ስፔሻሊ ማለት ነው በእንትን ብዙ ጊዜ በጥቁር አሜሪካንስ ነው እነኚ አይ ዶንት ኖ ለምን እንዲያሉ ነገሮች እንዲያሉ ሰርቪስ ነው የሚባሉትና ፓክድ ይሆናሉ ማለት እስላምን ለመምታት ማን ይሄን ነገር እንደሚፈበርከው አይታወቅም ብቻ ብዙ ጊዜ በብላክ አሜሪካንስ ኦር አፍሪካን አሜሪካንስ ማለት ነው ብዙ ጊዜ በዚህ ነው ፋብሪኬትድ የሚሆነው አላኩል ሐሊን አይሁዶቹ ፈረንጆቹ እስላምን ለመዋጋት ማደርጉት ነገር የለምና ይቺንም አያ ደሊል በማድረግ ስለዚህ እኔ ነኝ እንትን ትንቢት የተነገረልኝ ፕሮፌሲ የተነገረልኝ እኔ ነኝ ብለው የሚወጡ ሰዎች አሉ ማለት ነው ይሄ ምን ይደንቃል እኔ አላህ ነኝ ብሎም የተነሳ አለ ስለዚህ አላህ ሱብሃነሁ ወተዓላ ለኢሳ ኢብኑ መርየም ካንተ በኋላ ስሙ አህመድ የተባለ ነብይ ይነሳል ብሎ ኢሳን አለይሂ ሰላም ይሄንን እንዲያበስሩ አዟቸዋል የሆነ ታሪክ ልጨምርላችሁና አንድ ሰው በሱዳን አገር ውስጥ ነው ዒልም የተባለ ነገር በሙሉ እዛ ይጨርስና ይቀራና ከዛ ወደ ማሐከለኛው ምስራቅ ይሄዳል ዒልም የሚባል ነገር በሙሉ ጨርሶ ወደ ማሐከለኛው ምስራቅ ይሄዳል ዒልም በሚቀራበት ጊዜ አንድ ራፊቅ ነበረው ከዛ ይሄ ራፊቅ ሱዳን ውስጥ ይቀራል ጓደኛው ግን ወደ ማሐከለኛው ምስራቅ ይሄድና ዒልም ሁሉ ጨርሷል እዛ ሄዶ ግን ሲተዋወቅ ስምህ ማን ነው ብለው ሲሉት ስሜማ ላ ነው ይላል ስሜ ላ ይውልው ቢውለይ ስሜ ላ ነው ይላል እሺ ምን ሊያደርግ ነው ቆይቶ ትሪክ ሊሰራ ነው ላ ነው ይላል ስምህ ምንድነው ላ ከዛ በኋላ ምንም ነገር እንደማያውቅ ጃሂል እንደሆነ ሆኖ አፕሮች ያደርግና የሆነ ሰው ዘንድ ኻዲም ይሆናል ሰዎች የሚያቁት ስሙ ላ ነው ጃሂል ነው ኻዲም ነው ከዛ በኋላ በአንድ ሌሊት ኡብሎ ድምጹን ያሰማል ይጮሃል ከዛ በኋላ ዕውቀት የሚባል ነገር ሁሉ ይዟል then ጅብሪል መጣና የሸሪዓን ዕውቀት አፈሰሰብኝ በጭንቅላቴ ሞልቶት ሄደ ልቤ በኑር ተሞልቷል በዕውቀት ተሞልቷል ብሎ ይናገራል ከዛ በኋላ እስከዛሬ የሚታወቀው ሰውየው በጃሂልነቱ ነው አሁን ግን ጅብሪል በልቤ ላይ ዕውቀት የተባለ ነገር በሙሉ አፍስሷል ብሎ ይልና ያአላህ መልእክተኛ ራሳቸው እኮ ስለኔ ተንብየዋል ብሎ እንዲህ የሚለውን ሐዲስ ያቀርባል ነብዩ ሰለላሁ ዐለይሂ ወሰለም ላ ነብያ ባዕዲ የሚሉት ላ ነብያ ባዕዲ አሁን ላ ነብያ ባዕዲ ብለው ተናግረዋል አሁን እሱ ምን አደረገ ነብየ ሳይሆን ምን ብሎ አነበበው ሐዲሱን ላ አለ ላ ነብዩን ላ ነብዩን ባዕዲ አራይት ላ ነብዩም ባዕዲ አሁን አረብኛ ስለማይጽፍ ነው እንጂ ሁለቱም አንድ ነው ላ ነብየ ባዕዲና ላ ነብዩን ባዕዲ ሲታይ ማለት ነው ዛሂሩ እንደዛ ይመስላል ከዛን ስሜ ላ አነው ከሆነ ላባዲ ላ ማለት ከኔ በኋላ የሚመጣ ነብይ ነው ብሎ ፈሰረው እሱ አስሉ ላ ነብየ ባዲ ማለት there is no prophet no messenger after me ማለት ነው ከኔ በኋላ ነብይ የለም ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ከዛ በኋላ ኻተም የሚለው ደግሞ ሙሐመዱ ረሱሉላህ ኢላል አላህ ሱብሃነ ወተዓላ ሙሐመድ ያላህ መልእክተኛ ነው ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ወማ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱላላሂ ወኻተመ ነብይን ኢላለው ኻተም ወኻተም ኻተም ወኻተመ ነብይን ኻተም የሚለው ኻተም የሚለው በአረብኛ ኻተም ማለት መደምደሚያ ወይንም ሲል ማለት ነው ሲል ማለት ነው አንደኛው ትርጉሙ መደምደሚያ ወይንም ሲል ማለት ነው ኻተም መጨረሻ ማለት ነው ሲል ኦር ኢንድ ማለት ነው እንደገና it means ring ringም ይሆናል the ring ማለት ነው ቀለበት ማለት ነው so ኻተም የሚለውን ደግሞ በምን ፈሰረው ring ነው ለዚህ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሪንግ ሲሆኑ እኔንና ሌሎችን ነብያት አንድ ላይ የሚያያይዙ ቼን ኦር ሪንግ ናቸው ብሎ በእንዲህ መልኩ ሰዎችን ያጭበረብር ጀመር ማለት ነው። ግልጽ ነው? ዘን እንዲህ ብሎ የሚገርመው ሸይጣን እንኳን ምድር ዋሂር ሆኖ ቢመጣ ተከታይ አያጣም። ሐከዛ ጃሂሉ ሞልቷል ማለት ነውና ይሄ ባይሆን ኖሮ አህባሽ ማን ይከተለው ነበር አቅለኛ ቢኖር ማለት ነው አላ ኩል ሐልን ይህ ሰው ብዙ ተከታይ አፈራና ከዛ በኋላ ምን ይባላል አላህ ሲቆጣ ልምጭ አይቆርጥም ያደርገዋል እንጂ ነገሩ እንዳይጥም እንደተባለው ይህ ሰው ብዙ ተከታይ ቢኖረውም ያ ሱዳን ውስጥ ረፊቅ የነበረው ሰው ወደ ማከለኛው ምስራቅ ሲሄድ ይሄ ሰው ነብይ ተብሎ ስሙ ማን ነው ላ ከዛ በኋላ ይስቃል ሰውየው ይሄ አረ እንዴ አብረን ስንት አመት ዒልም የቀራን ስሙ እንዲህ ነው ላ አይደለም ይልና ያጋልጣዋል ከዛ በኋላ ይህ ሰውዬ ይሰቀላል ማለት ነው على كل حال اخوتي اهونم احمديه يميبالو سكت لك እንደዚሁ ማለት ነው لك እንደዚሁ prophecies ለኔ ተነግሯል ብለው ይቺን ቀዳዳ ተጠቅመው ሰዎች ክሌም አድርጓል yes my destiny ጥሩ የሆነ information ይሰጣናል جزاك الله ስለዚህ አዲስ ነገር አይደለም ማለት ነው على كل حال እኛ ቁርአኑን በደንብ ልንረዳ ይገባል ሐዲሱን በደንብ ልንረዳ ይገባል ከዛ በኋላ ሰሃቦች ያለፉበት መንገድ ምንድነው ሲራቱሁም የነሱ ስሉኩሁም ያን ለነረዳ ይገባል ይሄ ከሆነ ኢንሻአላህ አንወናበድም ማለት ነው ወደ ወንድሜ ወደ ሰይፍ መንገድ ልምጣ ወደ ሰይፍ ጥያቄ ልምጣና ሰይፍ ጥያቄው አላህ Subhanahu Wa Ta'ala ሊመ ተቁሉነ ማላ ተፍዓሉን የሚለው በመጀመሪያ ደረጃ ይሄ ጥያቄ ነው ብለናል በቁርአን ላይ የሚጠየቁት ጥያቄዎች ብዙ አይነት ናቸው በቁርአን ውስጥ የሚጠየቁት ጥያቄዎች ብዙ አይነት ናቸው ከጥያቄ መካከል ኢስቲፍሃም ጥያቄ አለ ኢንካሪ ማለት አንድ ነገር ለመካድ የሚጠየቅ ጥያቄ አለ ለመካድ ለምሳሌ ክህደት አመልካች ሆነ መተሳዓ ለምሳሌ መተሳዓ መቼ ነው ቂያማ ብሎ አንድ ሰው ቢጠይቅ የሙሽሪኮች አይነት ጥያቄ ማለት ነው መተሳአ ሲል መተሳአ ብሎ መጠየቁ ኢስቲፋሙን ኢንካሪ ይባላል ኢንካር ነው ሁለተኛ ደግሞ ኢስቲፋሙን ተውቢኺ ያለ ተውቢኺ ማለት ወቀሳ አዘል ማለት ነው ወቀሳ አዘል ለምሳሌ አላህ ሊማ ተቁሉነ ማላ ተፍዓሉን እምሰሩትን ማሰሩትን ነገር ወደ ተግባር ማትለውጡትን ነገር ለምን ትናገራላችሁ ሲል ይሄ ምን ይባላል ኢስቲፋሙን ተውቢኺ ሌላኛው ደግሞ ኢስቲፋሙን ተቅሪዒ ይባላል ተቅሪዕ ማለት ምንድነው ማዋደቂያ ማ አስሐቡ ሽማል አለ አስሐቡ ሽማል የግራ ጓዶች ማናቸው እነሱ የግራ ጓዶች ታቋቸዋላችሁ ነሲል የወደቁ መሆናቸውን አመላካች ነው ሁለተኛው ደግሞ አራተኛው ኢስቲፋሙን ተፍኺሚ የሚባል አለ ተፍኺሚ ማለት ምንድነው ተፍኺሚ አንድ ነገር ደረጃውን ትልቅ መሆኑን ለመጥቀስ ለምሳሌ አላህ ምን ይላል አላህ يوم الدين ይላል ها يوم الدين ይላልና وما ادراك ما يوم الدين ይላል የፍርዱ ዕለትና የፍርዱ ዕለት ይላል የፍርዱ ዕለት ምን እንደሆነ ምን አሳወቀ ምን ተረዳ ይላል ለዚህ ቁርአን ላይ የተጠቀሱት ما ادراك በሙሉ አልቃሪያ መልቃሪያ وما ادراك መልቃሪያ አልሐቀ መልሐቀ وما ادراك መልሐቀ وما ادراك ما يوم الدين وما ادراك تبلو يمطاو بمولو يانن شأنون لما تلق نو انديت لابرارالاچو لمثالي عند سو اتعرفوني قالو تلق سو متانا عند سو اتعرفوني تاوقنياله سيلو كيف لا ايختف القمر چرقا يدبق قال اندي سيل سو يوم من ارغاو قالنو چرقا ادرغاو مالنو الله زي بوتا لي لما تقولون ما لا تفعلون يالو استفهام توبيخي ينبالال توبيخ وبخه مالت وقصو نو وقص عزل طياقي نو انا اخي زيف طيقو بسو سبب ياو انيام يتناغغرن نو خيرا اشي انا طيقو اندنردا يادرغن نو جزاك الله خير አንዳንድ ጊዜ ሄድ ምለው ሎቢው ላይ ያለውን ነገር ያነበብኩ ስለሆነ አፉትሉኛላችሁ some alright interruptions ይሄ ኢስቲስና ይለው ኢስቲስና ማለት ምንድነው ኤክስክሉድ የሚያደርገው ነገር የሚያደርገው ፓርት የለም anybody يا ايها الذين امنوا ብሎ ነው አላህ የጀመረው ደረሳም ይሁን ሼክም ይሁን ዳዒም ይሁን anybody's just ይገባል being a mu'min ለየትኛውም ዘመን ማለት ነው ለዚህ ሴቱም ወንዱም የተማረውም ያልተማረውም ማለት ነው እንደ ባህሪ የማተገብሩትን ነገር ለምን ታወራላችሁ ምክንያቱም ሚዛኑን ይገለዋልና ማለት ነው ምርጥ ዳዕዋ ማለት የተግባር ዳዕዋ ነው ሰዎች ያንተን አካሄድ አይተው ወደ እስላም ሲገቡ አንተ ምርጥ ዳዒ ነህ ማለት ነው ተግባር ሲደመር አንደበት ሲሆን ደግሞ ቤስት ይሆናል ማለት ነው ስለዚህ ሁላችንም እዚህ ውስጥ እንገባለን ስገዱ ስንል ሰግደም መሆን አለበት ተማሩ ስንል ተምረም መሆን አለበት እንዲህ መሆን አለበት ማለት ነው ባጭሩ አይ ዶንት ኖው እስቲ ትንሽ እንደው አብራራቸው ከሆነ አንዳንድ አሳየኝ ሰይፍ ማይ ዴስቲኒ ماشي جزاك الله ماي ديستيني زي طياقه يطيقال متى نصر الله انا متى نصر الله متي نو يا الله رداتا بلوال انا ايه من است يغبال على ايه استفهام عادي ليون يشلال استفهام عادي معنات متي نو يا الله رداتا ميمطاو ها بلو طيقوال ايهن يطيقوت معنات نو الا ان نصر الله قريب دار الايمان قريب ان شاء الله بلهالچ لذلك اهون متى نصر الله ميتيقبت غزي نو دار الايمان ما شاء الله اغينتشوال قريب ان شاء الله جزاك الله خيرا يلا اشي ودا بارت 2 من إلال الله سبحانه وتعالى سرنا آية علينا يا أيها الذين آمنوا إن أنت يمنات سووت شوي هل أدلكم لتقومات هنا إلى الله على تجارة نقد لتقومات هنا تنجيكم نسعى يمتاوت أجهون إلى الله أنجا ينجي تنجيكم نسعى يمتاوت أجهون من عذاب أليم أصممي كهنا كتات مالنو نسعى يمتاوت أجهون أهون الله precondition ينقران نقدست لمقبات لايسنسون ينقران تؤمنون بالله با الله للتامنون ورسوله بملك تنياو للتامنون وتجاهدون كذبوا على دقمو للتتاقلون في سبيل الله با الله من قدلين من مالتنو يا إسلام استمرت propagate لما أدرك የኢስላምን ድንበር ለማስጠበቅ ቢአምዋሊኩም በገንዘቦቻችሁ መስጂድ በመስራት መድረሳ በመስራት መጻፎችን በማሳተም ዳዒዎችን ኡስታዞችን በመርዳት ለዚህ ለምሳሌ ገጠር ያሉ ኡስታዞች አሉ የነሱን ደሞዝ ችሎ ከዛ በኋላ አብሽሩ እናንተ ቁርአኑን ብቻ ልጆችን ሰብስባችሁ አቅሩ ብሎ ቢባሉ ማለት ነው مناهل الاسلام يصفاف هكذا باموالكم اندينو غنزب باچرو بوچ تراچو للاسلام بزو نغر سلاسرو اكوتا وانفسكم بنفسوچاچو هلال ايو درس بمادامت بماستمار بغلبت مالنو جهاد لي بمساطر بانفسكم وانفسكم ذلكم يهاچو خير لكم لان انت تشالنو ان كنتم تعلمون ان انت متتاوقو بتهونو ايه لان انت بلاچ نو ازي لي بمساتفاچو اندي بمادرگاچو نغدوس بمگباتاچو يغفر لكم على يغفر ايوستي يغفر رالي سكون عندك ادلم يغفر ايه من يبالال يغفر ايه جواب نو لمنو لمنو ان كنتم تفعلون هذا ايهن متادرغو كهونه جوابو يغفر لكم لان انت الله يمرلاچوال ذنوبكم وانجلوچاچون الله يمرال ويدخلكم ياسگباچوالم جنات يا تكلت سفراوچن تجري من تحتها كسروچوا تجري يمفسو يهونوتن الانهار ونزوچ كسروچوا يمفسو يهونو يا تكلت سفراوچن الله ياسگباچوال ايه بچا نو ومس مساكن جمعو مسكن نو مساكين دمو جمعو مسكين نو ومساكن جمعو مسكنين مسكن مالت معرفيا منوريا مالت نو سكن كميلو يتيازنو ايو بعربينيا verbو لي ميم سنچمر name of place يستانا بverbو لي ميم سنچمر لمسالي طاعمة بلانو مبيابوتا ريستورانت مطعمي هنا سجد سجدنو مسججابوتا من يبالال مسجد يبالال جلسة تكمتنو مكمتا مجلس عربي انت متولو አራይት ደረሰ ተማረ ነው መድረሳ ይባላል አራይት ሶ ሚም ስንጨምርበት ቦታውን ያሳየናል ሰከነ አንድ ቦታ አረፈ ነው መስከን ደግሞ ሚም ስንጨምርበት ኔም ኦፍ ፕሌስ ይሆናል ማለት ነው ጀሙ መስከንን መሳኪን ወመሳኪና መኖሪያ ስፍራዎችንም አላህ ይሰጣችኋል ጠይበተን ያማሩ የሆኑትን ፊ ጀናቲ አድኒን يزنت عالم يزل عالم بهونو ياتكلت سفراوچ وست يلال ذلك الفوز العظيم ይህ ታላቅ የሆነ ደስታ ነው ይላል واخرى ሌላኛይቱንም አላህ ይሰጣችኋል ትሕቡነሃ እናንተ የምትወዷትን አለ ቅርብ የሆነውን ነገር ሰዎች ስለሚወዱ ነው نصر من الله ካላህ የሆነ እርዳታና وفتح قريب ቅርብ የሆነ ድልን ይላል የበላይ መሆን ድልን መቀዳጀት ጥያቄ ሲመለስ ማለት ነው ምንፈልገው ነገር ሲረጋገጥ የበላይ ስንሆን ውሸት ሲጠፋ እውነት ሲነግስ እስላም ሲሰፋ የእስላም ብርሃን ሲንሰራፋ ደስ ይላቸዋል ሙእሚኖች ያንን አይተው ወፈትሁም قريب وبشر المؤمنين ሙእሚኖችን አብስራቸው ለዚ እኛ ጥረት ስናደርግ ስንቀርብ አላህ ይሰጠናል ምን ይባላል ومن اراد ورود المواهب اظهر الفاقه والفقر انما الصدقات للفقراء ومن اراد ورود المواهب ستوتاوچ ودسو ديمطو يفلهገ سو اظهر الفقر والفاقه كجالوتن لا الله يفع يدرغان الله يكجلالو الله يدكمانين يردان رزق يلنيم رزقين يتغالطكونين شفنين አማን የለኝም አማን ስጠኝ እንዲህ ብለን ስንጠይቅ አ ያኔ ይሰጠናል ኢነመሰደቃቱ ለልፉቀራ ሰደቃ የሚሰጠው ለፉቀራ ነው ለድሆች ለከጃዮች ነው እዚህ ከጃይነን ብለን እንቅረብ ይሰጠናል አከዛ እና ጥረት አድርጉ አላህ ይሰጣችኋል ያ አዩሃለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኩኑ አንሳራላህ ያ አላህ ዲን ረጂዎች ሆኑ انصار جمعو نصير نصير ردات ማለት ነው انصار كونوا انصار الله يا الله دين رداتوچ ሆኑ كما قال عيسى ابن مريم عيسى يا مريم ልጅ እንዳለው ሆኑ للحواريين لحوارياتو لتكتايوچو من انصاري الى الله الى الله اني ود الله بما درገው ጥሪ ማን ነው انصاري ረጂዎች ማን ናቸው ብሎ ጠየቀ قال الحواريون حوارياتو قالوا نحن انصار الله انيا يا الله دين رداتوچن يا الله دين ايكولم انيا يالن ማለት ነው دعوانا درጋለን እንማማራለን በእምነታችን ላይ እንጸናለን ስለእምነታችን እናገራለን هكذا نحن انصار الله እንደዚህ አሉ بنو اسرائيل በሁለት ተከፈሉ فامن الطائفه من بني اسرائيل كبنو اسرائيل كفيل چفروچ امنو وكفر الطائفه كفيل چفروچ دمو كادو فايدنا الذين امنوا اننيا يمنوتن سوچ رداناچو على عدوهم بطلاتوچاچو لاي بطلاتوچاچو لاي رداناچونا فاصبحوا هونو اصبحا هنا معناتنو انغام اصبحا نو اصبحوا اي صاروا هونو ظاهرين اشنافيوچ هونو ይላል ظاهرين اشنافيوچ هونو ይላል ታዲያ ከዚህ ምን ማረው ነገር አለን እንተንሱሩ الله ينصركم اللهን እምትረዱ ከሆነ ያላህን ዲን እምትረዱ ከሆነ አላህ ይረዳችኋል የበላይ ያደርጋችኋል ያጸናችኋል ይሄ ነው ስለዚህ ሁሉ ጊዜ ሐያታችንን በሙሉ ወዕቡድ ربك حتى ياتيك اليقين እርግጠኛው ሞት እስኪመጣ ድረስ ጌታን ተገዛ ነው የመጣው ትእዛዝ ለነብይ ሰላለፉ በሳቸው አማካኝነት ለኛ የደረሰን اخوتي واخواتي አንዳንድ ጊዜ በተፍሲር ውስጥ ማለት ነው አንደኛ اصول التفسير قواعد የነህው ነገሮች አስፈላጊ ሲሆኑ ጣል ጣል ጣል ለማድረግ እንሞክራለን وان شاء الله دعاء نادرك الله يا برتان اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم اصلح امورنا اللهم اصلح شاننا اللهم اصلحنا واصلح اولادنا واصلح اعمالنا اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين اللهم احسن عاقبتنا في الامور كلها واجرنا من من خزي الدنيا وعذاب الآخرة. اللهم انصر دينك وكتابك واجعلنا من ناصري دينك يا ذا الجلال والإكرام. اللهم اجعل خير أعمالنا خواتمها وخير أعمالنا آخرها وخير أيامنا يوم نلقاك فيه يا ذا الجلال والإكرام. اللهم ثقل ميزاننا ويمن كتابنا وارفع درجاتنا. اللهم اغفر ذنوبنا واستر عيوبنا. اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين. توفنا مسلمين وألحقنا بالصالحين. اللهم صل وسلم وبارك على محمد وعلى آله وأصحابه. وآخر دعوانا أن الحمد لله رب العالمين. ኸራን እኽወቲ አንድ 10 ደቂቃ ያህል ማለት ነው ጥያቄ ካለ ያንን አዳምጣለሁ ከዛ በኋላ መውጣት ስላለብኝ